وفي الآخرة حسنة وقنا عذاب النار. اللهم أرنا حقا حقا وارزقنا اتباعه، وأرنا باطلا باطلا وارزقنا اجتنابه. اللهم علمنا ما جهلنا، وذكرنا ما نسينا، وانفعنا بما علمتنا. اللهم اجزي خير أستاذنا. آمين يا رب العالمين. ዛሬ ሰባተኛው ሐዲስ ነው መሰለኝ። ባለፈው አምስተኛና ስድስተኛ ቀርተናል። ዛሬ ሰባተኛው ሐዲስ ሑርመቱል ሙስሊም፣ ሑርመቱል ሙስሊም ኪታብ ሐዲስ አርባዒን አነወዊ፣ ሐዲስ አርባዒን አነወዊ በኢማም አነወዊ። ሑርመቱል ሙስሊም ሶሪ ምንድን ነው ሶሪ ሰባተኛው አዲኑ ነሲሐ፣ አዲኑ አነሲሐ ዲኑ ነሲሐ። ብስሚ ላህ አልሐዲስ ሰብዐ አዲኑ ነሲሐ ዐን አቢ ሩቀየተ ተሚሚ እብኒ አውሲን አዳሪ عن أبي رقية تميمي ابن أوس الداري رضي الله عنه أن النبي صلى الله عليه وسلم قال: الدين نصيحة، قلنا لمن؟ قال: لله ولكتابه ولرسوله ولأئمة المسلمين وعامتهم. أن النبي صلى الله عليه وسلم قال: الدين النصيحة، قلنا لمن؟ قال: لله ولكتابه ولرسوله ولأئمة المسلمين وعامتهم. رواه مسلم، رواه مسلم. الحديث الثامن، يعني كتلو حديث ولا تاني حديث، حرمة المسلم، حرمة المسلم عن ابن عمر رضي الله عنهما، عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال: أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأن محمدا رسول الله، ويقيموا الصلاة ويؤتوا الزكاة، فإذا فعلوا ذلك عصموا مني دماءهم وأموالهم إلا بحق الإسلام وحسابهم على الله تعالى. أن النبي صلى الله عليه وسلم قال: أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأن محمدا رسول الله، ويقيموا الصلاة ويؤتوا الزكاة، فإذا فعلوا ذلك عصموا مني دماءهم وأموالهم إلا بحق الإسلام وحسابهم على الله تعالى. رواه بخاري ومسلم. وبهذا يكتفي. بسم من تنيو حديث الله وبركاته. يا جماعة الخير، عندما أدراتكم عندما نوالاتكم عندما نمشاتكم ወንድሞቼና እህቶቼ አልሐምዱሊላህ ሰላም ነኝ። እኔ ሰላም ናችሁ እናንተ? ሰሚዑ ላሊም ሚነ ሸይጣን ረጂም بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الحديث السابع سبعتين حديث عن أبي رقية تميم بن أوس الداري رضي الله عنه أن النبي صلى الله عليه وسلم قال كتميم بن عوس الداري بتلالفه يا الله نبي من علو الدين النصيحة دين مالت نصيحة نوم قلنا لمن Ya Resulallah, leman nuvantu ya Allah meliktenye hoy bilen dayyek naçyavu. Qale lillahi ve li kitabihi ve li rasulihi. Saçyavum le Allah, le meliktenyev, le mezahaftunna le meliktenyev, ve li a'immetil muslimin, le muslimoç merinna ve ammetihin. Attakala ile hizbaçyavun evvelevum illaşın sattun. Ravahu muslim. مسلم يزجبه حديثنا نوم إن شاء الله هنقري كلب تكتاتلو لتلي كتاب الله أن عبير كيا إلى الجناس جمر كنيا نو كذه كنيا يمن نص دو تمهر تسو بسيت لجم لترى أن دميشل أن الرد علينا يا أبزاني أو غزي غالبو بوند لجنو أم أكلي አቡ ፉላን አቡ አከሌ ተብሎ ስም የሚወጣው ነገር ግን በሴት ልጅም እንደሚወጣ ከዚህ ራሱ መረዳት ይቻላል አን አቢ ሩቀያ ማለት የሩቀያ አባት የሆነው ማለት ነው ይሄንን ሲያስተምረን በሴትም ልጅ ኩንያ እንደሚቻል ያሳያል አንዳንድ ጊዜም ከልጅ ውጭም ወይም ከሰው ውጭ በሆነ ነገር ኩንያም ራሱ ይቻላል ينتنا أبات ويم ينتنا أنات كميلا وجي لك أبي هريرة رضي الله عنه أبي هريرة عند تبالو كالسوغار عند دمة نبرج بتعمل ميودات صام يمتودو يهونج بزاس المكنيات بزاس سبب أبا هريرة تبالو عند تترو يا أين تنقرم لنور عند الميشل إن الردان لن إنا يروقي يا أباتي هونو تميم بن عوس الداري رضي الله عنه للهلال تميم بن عوس الداري كذي حديث وجي ليلى الاستلال فمنو يبالو ايهنن حديث بتشان يتناغرو رضي الله عنه هذا من على ان النبي صلى الله عليه وسلم قال نبياتنا عليه الصلاه والسلام قالوا منالو الدين النصيحه دين مالت نصيحانو بإخلاص يميهن مككرنو دين سبال زهوة لا يتفلق ويو دين لعمل مالتنو بسرا يميقلس أو بأمنة ميتقبر أو دين مالتنو دين الجزاء ميبالا لا نقايك يمكن يسراتشن واقا يمن كبل بتم دين تبلو يترال الله سورة الفاتحة لي مالك يوم الدين يالو الله مالك نو نغوس نو بتشنيا فراجنا بالبيت نو لما تشو كان يوم الدين يفردو كان يلال يهن فرد يهن سرات جزاؤن دين بلون يتقراو مالت نو حيمانوتو حقنا سراتم دين يبالال ورضيت لكم الاسلام دينا اندالو فحيمانوت بكل يسلمنا حيمانوت ودد كلها جهوسين نازه وتعالى يتفلقوا الدين دين العمل نو مالتنا بأمنتنا بسرا من قلصو يا هيمانوت أكالي هنا وندين نو تادا منارو ملك تنيو الدين إيهي دين مالت النسيحة نسيحة نو يعني بمعنى دين مالت نسيحة نو نسيحة مالت دين نو ليلة أيدا لم لمالتنا كالزوج بإخلاص هنا مككر مالت إنجي ሌላ አይደለም በማለት ያላህ መልእክተኛ ዲንን በአጭር ቋንቋ ገለጹት ሁወን ነሲሃ ታዲያ በዚህ ሰዓት ሰሃባዎች ጥያቄ ያቀረቡና ዲን ነሲሃ ከሆነ ቁልና አልና ለነሱ ሊማን ለማን እንደሚሆን ነሲሃ ነው ኢኽላሱም ለማን እንደሚሆን ነው ያ ረሱላህ አለይሂ ሰላቱ ወሰላም አንቱ ያላህ መልእክተኛ ሆይ ለማን ነው የሚሆነው ብለን ስንጠይቃቸው ቃል ሰጨውን ማሉ ሊላሂ ለአላህ ነው ወሊ ኪታቢሂ ለመጽሐፉ ነው ወሊ ረሱሊሂ ለመልእክተኛው ነው ወሊ አኢመቲል ሙስሊሚን ለሙስሊም መሪዎች ነው ወዓመቲሂም በአጠቃላይ ለህዝቡ ነው ብለው ምላሽ ሰጡ አሁን አምስት ነጥቦችን እዚህ ላይ አግኝተናል ማለት ነው። አንደኛ አዲኑ ነሲሃ ሊላህ ለአላህ ይሆናል አሉ። አነሲሐቱ ሊላሂ ተተደመኑ አምረይን ይላሉ እዚህ ላይ ሸርሕ ሲያደርጉ። ለአላህ ብሎ ምክክር ወይም ለአላህ ብሎ ኢኽላስ ሲባል ሁለት ነገርን ያቅፋል። አልአወሉ ኢኽላሱ ልዒባደቲ ለሁ፣ ዒባዳን በኢኽላስ ዒባዳን በማጥራት ለአላህ ብቻ ማድረግ ነሲሓ ተብሎ ይጠራል። الثاني الشهادة له بالوحدانية في ربوبيته وألوهيته وأسمائه وصفاته الله بقيتنا تبهريو عندهم بمن ملكو بلوت ملكو تاوي سموتشونا وبهرياتوشو تقاري لله في السمعان لقيتا مهون بممسكر يهن نعمل مكبلنا ممسكر يسمى النسيحة لله ለአላህ ተብሎ ነሲሓ ማድረግ ወይም ኢኽላስ ምክክር ይባላል። ሊላሂ ብለው ሲመልሱ የአላህ መልእክተኛ ይሄን ያብራራሉ ማለት ነው። ወሊኪታቢሂ አሉ በሁለተኛው ኃይለ ቃል ላይ። እንዲሁም ለመጽሐፉ፣ ለመጽሐፉስ ምንድነው የሚሆነው? ወነሲሓቱ ሊኪታቢሂ ተተደመኑ ኡሙራ ለመጽሐፉ ለቁርአን የሚኖረን ነሲሓ ደግሞ ብዙ ነገሮችን የሚያቅፍ ነው። ከዛ ውስጥ አልአወሉ አንደኛው ምንድነው? አዝቡ አንሁ ከላዩ ላይ መከላከል በአን የዱብ الانسان عنه تحريف المبطلين የከንቶችን የመበረዝ ሙከራ ከቁርአን ላይ ለማንሳት መታገልና ተከላካይ መሆን ለቁርአን የምንሰጠው ነሲሓ ነው። وبيان بطلان تحريف من حرف بقالاتم ونا بصحف لمبرز من موكر سو سراو كنتنا وشت مهونون بمجلس للقران يمينورن نصيحه يبلال معناتنو. الثاني تصديق خبره تصديقا جازما لا مريت فيه ምንም አይነት መወላወል ምንም አይነት መጠራጠር የሌለበት ፍጹም እርግጠኛ የሆነ እምነትን በቃላቶቹ ላይ ማሳደር ቁርአን የተናገረው ሁሉ እውነት ነው ብሎ አምኖ መቀበል። ቁርአን ከተናገራቸው ነገሮች ውስጥ አንዱን እንኳን ቢሆን ማለት ነው ያስተባበለ ሰው ለቁርአን ነሲሓ ሰጠ አይባልም። የተጠራጠረም ሰው እንደዛው አምኖ መቀበል አለበት። الثالث امتثال اوامره تعزازاتوچن مفصل قران ادرغو بلو ياززنن اقم بفقده متن مدرك اتا ادرغو بلو يكلكلنن متونا متنقق لقران يمنسطو نصيحانه. الرابع يا هنا اللي تبالو يتكلكلو وسط يغبال. الخامس ان تؤمن بان ما تضمنه من الاحكام هو خير الاحكام በቅዱስ ቁርአን ውስጥ የተካተቱ የህግ ስርዓቶች ድንጋጌዎች ሁሉ በጠቅላላ ከማንኛውም አይነት ስርዓትና ድንጋጌ የተሻሉና የበለጡ መሆናቸውን አምኖ መቀበል። ቁርአን የአላህ ቃል ነው። በቁርአን ውስጥ የተካተቱ ህግጋቶች የአላህ ህግጋት ናቸው። የአላህ ህግጋት ደግሞ ከማንኛውም አይነት ህግና ስርዓት እጅጉን የተሻለ በላጭ መሆኑንም አምኖ መቀበል። وهذا يسمى النصيحه لكتابه لله كمصحف ممكاكر ويم اخلاص تبلو يترال. ثالثا من قال يا الله ملكتنا لله ولكتابه ولرسوله يعني عندهم لملكتنا ولو انديت لو لملكتنا ولمحمد عليه الصلاه والسلام نصيحه يمنورن سيبال اسم اندزاو عند الاول تجريد المتابعه له ሳቸውን በፍጹም መከተል ከሳቸው ውጪ ያለን አካል ከመከተል አዘንብለን እሳቸውን ብቻ መከተል አንደኛው ለሳቸው የሚኖረን ነሲሓ ነው። ሁለት አልኢማኑ ቢአንሁ ረሱሉላሂ ሐቀን እውነተኛ የአላህ ነብይና መልእክተኛ መሆናቸውን ማመን የማይዋሹም የሆኑ የአላህ ነብይና መልእክተኛ መሆናቸውን ማመን አለብን። سوستنيا الثالث أن تؤمن بكل ما أخبر به من الأخبار الماضية والحاضرة والمستقبلة. الله ملك تنيا يتناقر نقر هلو أونت مهونونا من ومكبل كذيبا فيت سلالفوت النات فتسمو سلنبروت يقدم تزوج يتناقروت بزمانو سلالو كستات برزنت سلوهنو منقر يتناقروت ودفيت لما تايال جنا يالتكستون من دزيهو يتناقروت هلو أونت بله مكبل ما استغاب السينور أرات تنيا أن تمثل أمره تزازات شون مفتسم يعززهن تأزاز بمفتسم. الخامس أن تجتنب نهيه يكلكلهن اندزه بمتاكب بمكلكل. السادس أن تضب عن شريعته كساتشو شريعة لي يتلاتن إج مكلكلنا مقفتر إيه هلو نصيحة بلو يترى المالتم. السابع أن تعتقد أن ما جعلني عن رسول الله صلى الله عليه وسلم فهو كما جعلني الله في لزوم العمل به كساتشو يمتع من يوم تئزاز بتقل الله كالله زند دمتع تئزاز عدرقه للتامن يقبها سران بمت سراسات تفتس أمينته أو توريتيو أكل نو ساتشو عززوه مالت الله عززه مالت نو كساتشو لما قنيتو بجار قط إن ياهو ننجي كساتشو لما قنيتو صحيحي هنا تأماني النتي اللو نقر هلو كالله اندمتا لتكبلي قبال. الثامن نصرة النبي صلى الله عليه وسلم نبيون عليه الصلاة والسلام مردات بنصيحة واستيكاتتان انديتنا مترداتشو إن كان حيا فمعه وإلى جانبه بهيوت كالو كساتشو غار هناك كغناتشو بمون مياسفل لغو النقر هلو تتباب براله وإن كان ميتا كموتنا أكالاتشو كليل لدقمو فنصرة سننه سنته هياو يهونون سناتشو تمهرتاتشو أنتم هياو بمادرق بسووش مهكل بمصففاتنا بمستمر اندهو بسرا بمتقبر سناتشو نفس تزراب تاله اندايموت تادرقو الله. وهذا يسمى النصيحة لرسول الله صلى الله عليه وسلم إهينا ولا الله ملك تنيا نصيحة مادرق مما كافر سبال. أراد تنياس لله ولكتابه ولرسوله ولأئمة المسلمين لمسلم مريوش دقمو نصيحة مادرق. وأئمة المسلمين صنفان من الناس يمسلم مريوش سبال كسوش هلت جروب ناتشو يمسلم مريوش مالت هلت جروب وش ناتشو النسوم العلماء والأمراء بلالو يمجم مريوش علماء يهيمانوث لكاون توش سيهونو هلت تنياوش دمو أمراء شما من توش بالسلطانة وش ناتشو النزيهنو. العلماء والمراد بهم العلماء الربانيون يحيما نطلق أو انتوشات شنوالتنا علماء السبال الذين ورثوا النبي صلى الله عليه وسلم علما وعبادة وأخلاقا ودعوة كالله نبي حيما نطاوي أوكة أملكون سنة مقبارا لنا دعوة سبكة تأرين يورسوا يهونو يحيما نطلق أو انتوشات شنوالتنا. وهؤلاء هم أولو الأمر حقيقة أولو الأمر مبالوت يسلطان بالبيت ويمدمو حالا في النتن تشكمو مريت بلو مترتم أن السناتشو لأن هؤلاء يباشرون العامة كأعطيك علي هزبقار بكتتا مقنانيوت أن السناتشو ويباشرون الأمراء كبال سلطانات مقارا مقنانيوت أن السناتشو ويبينون دين الله ويدعون إليه يالله حيمانوت لسو يمي أبرارو وده هايوانو تنتري يميا درقونا سبكتن يميا كناولو النسو سلوهنو برقتن وانا مريمي باروت النسو ناتشو. الصنف الثاني هلتان يوعينت قروبو تشيتوالو تمو من أئمة المسلمين كمسلم مريوش الأمراء بالسلطان روش مالت شما من توش بالسلطان المنفذون لشريعة الله يا الله شريعة يميا سفت سمو مالتن هزباتشون ويمهاجريتوان بإسلاماوي شريعة يمي استدادرو ناتشو. ولهذا نقول سلزي من النلالن عند لا يسبسب سنارقات شهولتون العلماء مبينون والأمراء منفذون. የሃይማኖት ሊቃውንቶቻችን የአላህን ህግ ያብራራሉ ግልጽ አድርገው ያሳያሉ ባለስልጣን መሪዎች ደግሞ ያከናውናሉ በተግባር እንዲውል ትዛዙን ያስፈጽማሉ ማለት ነው። እናም يجب عليهم ان ينفذوا شريعه الله يا الله الشريعه ليتغبروا قد يهونباتشوال في انفسهم وفي عباد الله براساتهم لاي بمياستدادروت حزب بالله باروچم لاي انيا غا سنمطا تادا نصيحه مندنو للناس كتباله والنصيحه للعلماء لعلماء اوچ لاسلام لقاونتوچ يال النصيحه مككر مندنو بيبال الاول محبتهم موددنو كله بفيس የኢስላም ሊቃውንቶችን የአላህን ዲን በልቦናቸው የተሸከሙትን መውደድና ማፍቀር አለብን። لأنك إذا لم تحب أحدا فإنك لن تتأسى به ታልወደድካቸው ካላፈቀርካቸው ፈለጋቸው ልትከተል ዕውቀታቸው ልትወርስ አትችልም። ስለዚህም መውደድ ያስፈልጋል። الثاني ሁለተኛስ معونتهم ومساعدتهم في بيان الحق እውነትን ለሰዎች ግልጽ ለማድረግ በሚደረገው ትግል ላይ አንተም የበኩልህን አስተዋጽኦ በማድረግ ማገዝ አለብህ። ፈተንሹራ ኩቱበሁም ለምሳሌ መጽሐፍቶቻቸውን የውቀት መጽሐፍቶቻቸውን ማሰራጨት بالوسائل الاعلاميه المتنوعه التي تختلف في كل زمان ومكان እንደ ዘመኑና እንደ ቦታው በሚለያዩ ሶሻል ሚዲያዎችና የማሰራጫ መንገዶች ተጠቅማ የሊቃውንቶችን ዕውቀት በመጽሐፍም ሆነ በድምጽ ወይም በምስል በተቻለው መጠን ላልደረሰው ህዝብ እንዲዳረስ ከታገልክ አገስካቸው ማለት ነው። አንድ ዓሊም ዛሬ ማለት ነው በአንድ መስጂድ ላይ ቁጭ ብሎ ያስተምራል በአንድ መስጂድ ላይ ለአንድ መቶ ሰዎች የሚሰጠው ትምህርቱ ለአንድ መቶ ሚሊዮን ሰዎች በአንድ ቀን እንዲዳረስ ግን ማድረግ ይቻላል። እሱ ዛው ከመስጂድ አልወጣም ግን ከመቶ ሚሊዮን በላይ የሆኑ ሰዎች እንዲደርሳቸው ማድረግ አንተ ትችላለህ። ትቀርጸዋለህ በድምጽም በመስልም ከዛ በኋላ ገበያም ላይ አቅርበ ለህዝብ ማከፋፈል ወይም ደግሞ ኢንተርኔት ላይ በዩቲዩብም ሆነ በፌስቡክ ለቀ ሰዎች በፍሪ እንዲከታተሉት በዋትስአፕ በዘመናዊ ቴክኖሎጂ መሳሪያዎች በማሰራጨት ለብዙዎቹ ታደርጋለህ። ካስፈለገም ወደ ጽሁፍ ተቀይሮ እሱ በመጽሐፍ መልክ ያዘጋጀውም ካለ ታትሞ ለህዝብ እንዲሰራጭ ይደረጋል ማለት ነው። እንደዚህ አይነት ነገር ማድረግ ዑለማዎችን መርዳት ነው ማገዝ ነው። አሳሊስ ሶስተኛ አሁንም ለነሱ ነሲሃ ማለት አዘቡ አን አራዲሂም በነሱ ላይ ከመሄድ የሐሰት ክስ ክብርን የማጉደፍ ዘመቻ አንተም ተከላካይ ትሆናለህ። ጠላት ይኖርባቸዋል ይፈልገ ቢሆን በቅናት ስሜትም ይሁን ወይም በጠላትነት ሌሎች የነሱን ስም ያላግባብ ለማጥፋት ደፋ ቀና ሲሉ እነዚህን የሃይማኖት ሊቃውንቶች ሰዎች እንዳይማሩባቸው ከስሮቻቸው ሰዎችን ሲያሸሹ ስማቸውን ሲያጠፉ አንተ ያ ነገር የሐሰት ክስ መሆኑን ካወቅ ዝም ማለት የለብህም ከክብራቸው ላይ መከላከል አለብህ ማለት ነው። ነገሩን አጣርተህ የሐሰት ዘመቻ መሆኑ ሲገባ የቻልከውን ያክል ከክብራቸው ላይ መከላከል ያስፈልጋል ይሄ ነው ማለት ነው። الامر الرابع من النصيحه للعلماء ሌላ አራተኛ አሁንም ለዑለማዎች ነሲሃ ሲባል ምንድነው አንከ اذا رايت منهم خطا فلا تسكت ከዑለማዎች ከኢስላም ሊቃውንቶች የሆነ ስህተት ነገርን ከተመለከት ዝም አትበል وتقول هذا اعلم مني መቼም ከኔ የተሻለ የሚያውቅ ሰው ስለሆነ ነው የሰራው ብለህ ዝም አትበል بل تناقش بادب واحترام ስርዓት ባለውና አክብሮት በተሞላበት ስሜት ጉዳዩን አንስተህ መከራከር ትችላለህ። ያ ሼክ ይሄንን ነገር የሰሩት ከምን መረጃ ተነስተው ነው ማለት ነው። ያንን ማድረግ አለብህ لانه احيانا يخفى على الانسان الحكم አንዳንድ ጊዜ ሰዎች ፍርዱን ይደብቅባቸው ጥበቡን ላያገኙት ይችላሉ። ስለዚህ فينبهه من هو دونه في العلم በእውቀት ከሱ በታች የሆነ ሰው ደግሞ አግኝቶት ያንን ነገር ሊያስታውሰውና ሊያነቀው ይችላል። ከነገው በእውቀት ይበልጣል ማለት በሁሉ ነገር ፍጹም ነው ማለት አይደለምና አንተም ዝም እንዳትል የተሻለውን መንገድ ባየው ስተት ላይ ልትጠቁም ይገባል ማለት ነው። ወነሲሃቱ ለልኡማራ የሸሪዓ መንግስትን የሚተገብሩ የሚፈጽሙ መሪዎቻችን ባለስልጣኖች ላይ ደግሞ የሚኖረን ነሲሃ ምንድነው ሲባል أولا اعتقاد إمامتهم مرينتا تشون آمنوا مكبل ينسون مرينت آمنوا مكبل ياسفل لقال ثانيا نشر محاسنهم في الرعية بهزبولاي بسروتشا تشو بالو تبرت سبلاي ملكام تقبارات تشون ملكام قنات تشون ما السراجت لأن ذلك يؤدي إلى محبة الناس لهم سوتشن دي ودوات تشو إدار رقال سلن نسو ملكام النت تقرو النت ستناقر هزب يودات تشوال የኦርዶጋን መልካም ስራዎች በፌስቡክም በሙንም ንግግሮቹ ሲበተኑ ነው አይደል ገና ሳናየው የወደድ ነው መዲና ሄዶ ዚያራ ባደረገ ጊዜ ሲወጣ ነው የተባለው በተክቢራ ተንቀጠቀጠ የተባለው ህዝቡ እሱን ሲያየው እንግዲህ በሀገሩ ኖረው የሰዓቱ ተካፋይ አልሆኑም ግን ከሩቅ ሆነው ስለሱ በሰሙት ነገር በተወሰነ ማስረጃም በፌስቡክ እና በመሳሰሉት የተናገረውና ያደረገውን ነገር ሲያዩ ልባቸው ገባ ስለዚህም አንተም በመስኖርበት ሀገር ላይ የአላህን ሸሪዓ የሚፈጽም ሙስሊም መሪ ካለ የአላህን ሸሪዓ የሚተገብር መሪ ካለ የዚህን ሰው መልካም ጎን በህዝቦች መሐከል በማሰራጨት ጥሩነቱን በመናገር ህዝብ እንዲወደው የበኩልህን ጥረት ታደርጋለህ ሳሊሰን ثالثا دمو امتثال ما امروا به وما نهوا عنه يعززه النجر مفصم قداج نو يكلكله النجر مكلكل عليه الا اذا كان في معصيه الله عز وجل اللهم بمياسمس نجر بتشا سيون نو اما تتعززوا لانه لا طاعه لمخلوق في معصيه الخالق اللهم بمياسمس نجر لاي فطورن متعزز اي بقامنا معناته نو سلازي كذا وجه كن كونه ተዛዛቸውን መፈጸም ራሱ ለአላህ ዒባዳ ነው ፖለቲካ አይደለም ለአላህም ዒባዳ እንደማድረግ ነው ለምን ተዛዙ ከአላህ ዘንድ መጥቷል ጌታ አላህ ለቅዱስ ቃሉ በሱረቱ ኒሳ ቁጥር 59 ላይ እንደተናገረው ያ አይሁል ለዚነ አመኑ አጢዑ الله እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ ወአጢዑ الرسول መልእክተኛውንም ታዘዙ وَأُولِي الْأَمْرِ مِنْكُمْ كَنَّانْتَ وَسْكِهُنُوا بَالَ سَلْطَانُ وَجَّاهُنُمْ تَعْزُوِي لَا مِنْكُمْ أي من المسلمين مالتنو مسلم بَالَ سَلْطَانُ وَجَّاهُنُمْ بَا اللَّهُ شَرِعَةَ يَمِّيَا اسْتَدَادِ رَوَجُّهُنُمْ تَعْزَزُ وَجَّهُ سَلَالَ سَلَزِي النَّسُنْ مَتَّعْزَزْ عِبَادَان رابعا أردتنيا أهنم كالنسو نسيحة وستمكتتو ستر معايبهم نورو جاتشون مدبك ما أمكنه በተቻለው መልኩ ነውራቸውን ደብቀላቸው انه ليس من النصيحه ان تقوم بنشر معايبهم ينسون عيباቸው ነውራቸውን ለሰዎች በማሰራጨት ጉዳቸውን በመናገር መግለጽ ከነሲሐ ውስጥ አይቆጠርም ስለዚህም ነውራቸውን ለደብቀላቸው ይገባል لما في ذلك من ملء القلوب غيظا وحقدا كنيتهم يسوچ ልብ በጥላቻ ተሞላዋለህ ምቀኝነት በውስጣቸው እንዲገባ ስለምታደርግ ያ መሆን የለበትም خامسا አምስተኛ عدم الخروج عليهم بالنسل على موطات تقاومو ማለት ነው እነሱን ለመፈንቀል على موطات وعدم المنابذه لهم እነሱን ከስልጣናቸው ለማ ማስወጣትና ለመቃወም ተቃውመህ መውጣት አይሆንም الا ان تروا كفرا بواحا ግልጽ የሆነ ክህደትን ኩፍርን ካላያችሁ በስተቀር ይሄ ለኡመራዎች ለባለ ስልጣናት የሚኖር ነሲሃ ነው አሁን የመጨረሻው መንቀረን لله ولكتابه ولرسوله ولأئمة المسلمين وعامتهم اتقال الى حزبوچ اي عوام المسلمين معناتنو باتقال الى مسلمو حبرتسب دمو مندنو نسحو لنسوم يهونو نصيحه دغمو بان تبدي لهم المحبه عندنيا فكرن تجلصلاتچو الله اندمتوداچو وبشاشه الوجه فيته الغزيم بفغكتا يتمولا مهون اللبت والقاء السلام ሰላምታንም መስጠት አለብህ ሁሌም ሰላምታን ማሰራጨት አለብህ ወነሲሃ ሃይማኖታዊ ምክርን መስጠት መቻል አለብህ ወልሙሳዓደቱ በሐሳብም በጉልበትም በገንዘብም በተለያየ መልክም መተባበርና ማገዝ መቻል አለብህ። وغير ذلك مما هو جالب للمصالح دافع للمفاسد ከዚህ ውጭ የሆኑ ጥቅምን የሚያስገኙ እንደዚሁ ጉዳትን የሚያስቀሩ የሆኑ ነገሮችን ሁሉ በመተባበር አጠቃላይ ህዝቡን ንሲሃ ለታደርግ ይገባል። ይሄ ነው لله ولكتابه ولرسوله ولأئمة المسلمين وعامتهم دين نصيحة نوصنل كالزيها يوطام أتكالا إذا الزيهو ستتكاتتنا يون قبطات شوال واندمه توجه تردات شو من فوائد الحديث الشي كهاديسو يمن نمارو كهاديسو يمن ناغن يوتكم يمن نمارو من دنو عند أهمية النصيحة في هذه المواضيع በነዚህ ቦታዎች አሁን በተነገረን አምስት ነጥቦች ላይ ንሲሃ ምን ያህል አስፈላጊ እንደሆነ ተምረናል ማለት ነው። እሱም ነብያችን ሰለላሁ ዐለይሂ ወሰለም ዲን አድርገውታል። አዲኑ አንሲሃ በማለት ዲን ነው ብለውናል። በጥቅሉ ንሲሃ ማለት ነው። ይሄን ትምርት አገኘን። ሁለተኛስ ከሐዲሱ ምን እንማራለን? ሁስኑ ተዕሊም الرسول ሰለላሁ ዐለይሂ ወሰለም የነብያችን አለይሂ ሰላቱ ወሰላም ያስተምሮ ዘዴ ምን ያህል ያማረ መሆን የትምርት አሰጣጣቸው ምን ያህል ያማረ እንደሆነ ተማር። እንዴት? حيث يذكر الشيء مجملا ثم يفصله መጀመሪያ አንድ ነገር ሲጀምሩ ጠቅለል አድርገው ይገልጹትና አጠር ባለ ቋንቋ ከዛ ዘርዘር አደረጉት። አዲኑ ነሲሃ ብለው ጀመሩ። ዲን ማለት ነሲሃ ነው አሉ። ከዛ ግን ነሲሃ ሚለውን ሲያብራሩት በአምስቱ ነጥቦች ዘርዘር አድርገው እንዳስረዱት የትምርት ዘይቤ። ስለዚህኛም ሰዎችን በዚህ መንገድ ማስተማር ጥሩ የትምርት መንገድ ነው። ሶስተኛ ከሐዲሱ ምን ትምርት እንማራለን? ሂርሱ ሰሃበቲ ረዲየላሁ ዐንሁም አለል ዒልም ሰሃባዎች ለዕውቀት የነበራቸው ጉጉት ዕውቀትን ለማግኘት የነበራቸው ጉጉት ተማርን። ዲን ማለት ነሲሃ ነው ሲሏቸው ያላህ መልእክተኛ ነው እንዴ ብለው እሺ ያላሉ። ቁልና ሊመን ለማን ነው የሚሆን ነው ብለን ጠየቅናላሉ። ለማወቅ የነበራቸው ጉጉት ዒልምን ለመጨመር የነበራቸውን ፍላጎት ያሳያል ማለት ነው። ይሄን ትምርት እናገኛለን። አራተኛስ ከምን እንማራለን? ከሐዲሱ አልበዳአቱ ቢልአህሚ ፈልአህሚ አሳሳቢና አስፈላጊ ከሆነው ከአውለውያት ፕራዮሪቲ ከሚሰጣቸው ነገሮች መጀመር እንዳለብን ትምርት ተማርን። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ንሲሃን ሲጀምሩ ሊላሂ ብለው ከአላህ ላይ ጀመሩት፣ ከዛ ለኪታቡ፣ ከዛም ለመልእክተኛው ይያሉ። ሁሉንም በደረጃው አይደል? እኛም እንደዚሁ ከዋና ዋና ፕራዮሪቲ ከሚሰጣቸው ነገር እንጀምራለን። ሰዎችን ስናስተምር ስለ አላህ ሀቅ ቅድሚያ ይነገራል። ስለ ላ ኢላሃ ኢላላህ ቀጥሎ ደግሞ ዋና ከሆኑ ነጥቦች መጀመር እንዳለብን ከዚሁ ሐዲስ እንማራለን። ይሄን ትምህርት አግኝተናል። ስለዚህ ሐዲሱ ግልጽ ከሆነላችሁ ወደ ቀጣዩ ልግባ። ماشي ودكرت أيها حديث الموت الحديث الثامن سمنتني حديث عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ابن عمر بتلالفه حديث يا الله ملكتني عنه أمرت أن أقاتل الناس سوچنا اندقاد دلات شوتا زجاله حتى يشهدوا أن لا إله إلا الله ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እስኪመሰክሩ وأن محمدا رسول الله እኔ የአላህ መልእክተኛ መሆኔን እስኪመሰክሩ ويقيم الصلاة صلاة ደንቡንና ሥርዓቱን ጠብቀው እስኪሰግዱ ويؤتوا الزكاة زكان ወይም ምጽዋትንም በአግባቡ እስኪሰጡ فإذا فعلوا ذلك ይህንን ነገር ከሰሩ عصموا مني دماءهم ደሞቻቸው ከኔ ተጠበቀ ወአምዋለሁም እንዲሁም ንብረቶቻቸው الا بحق الاسلام በእስልምና መብት ካልሆነ በቀር وحسابهم مرماريያቸው على الله تعالى በአላህ ላይ ብቻ ይሆናል رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ነው። ወደዚህ ሀዲስ ደግሞ እንመጣለን። ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ኡሚርቱ አሉ፣ ታዘዝኩ አሉ። ማን አዘዛቸው ወደሚለው ስንገባ አላህ የሚለውን ምላሽ ነው የምናገኘው። ከአላህ ውጪ ማንም እሳቸውን ሊያዝ የሚችል የለምና። ምንድነው የታዘዙት? አን ኡቃቲለ ናስ፣ ሰዎችን እንድጋደላቸው ታዝዣለሁ አሉ። መል ሙራዱ ቢናሲ ፊ ሃዛ አልሐዲስ? አናስ፣ ሰዎች ሲል በዚህ ሐዲስ ላይ ምንድነው ሙራዱ? ነው የተፈለጉት እነማን ናቸው በሚለው ላይ የሐዲስ ሊቃውንቶች ኺላፍ አለ በመሐከላቸው። ከፊሎቹ ሙሽሪኩል አረብን ነው ብለዋል፣ አረብ ሙሽሪኮችን ነው ብለዋል። እንደዛም ሆነው ኩፋሮችን በጠቅላላ ሳይሆን እኛን ሊጋደሉ የተነሱ እኛን ሊጋደሉ ሰይፍን ተሸክመው ጦር ሰብቀው የተነሱትን ነው ብለዋል። አይደለም አጠቃላይ ሰዎችን ነው የሚል ምልከታ አለ። ነገር ግን ከማስረጃ አንጻር ከሌሎች የቁርአን አንቀጾች አንጻር ሲታይ አጠቃላይ ሰዎችን ነው የሚለው ውድቅ ይሆናል። እንዴት ከተባለ አንደኛ በቁርአን ውስጥ አናስ የሚለው ነገር የተወሰኑ ሰዎችንም ለማመላከት በቁርአን ውስጥ በብዙ ቦታ ሲመጣ ተመልክተናል። ለምሳሌ ከተባለ ኢሳ አለይሂ ሰላም ገና በልጅነቱ ከሚፈጽማቸው ተአምራቶች አንዱ እንደተወለደ መናገር እንደሆነ ሱረቱ አሊ ዒምራን ቁጥር 46 ላይ ተገልጿል። 46ኛው ላይ ምንድነው ያለው? ወይከሊሙናሰ ፊል መህዲ ወከህላ። ወይከሊሙናሰ ሰዎችን አናስ ያናግራል ፊል መህዲ በአንቀልባነት እድሜ ሆኖ ይላል። የትኞቹ ሰዎች ሙራዱ እዚህ ቦታ ላይ የተፈለገው? መርየምን የከሰሷትን ነው፣ በወቅቱ የነበሩ ሰዎችን ነው እንጂ አጠቃላይ ህዝቦችን አይደለም። ነገር ግን አናስ ተብሎ ሲጠራ እናያለን ማለት ነው። ሁለተኛ በሌላ አንቀጽ ላይ ደግሞ ኢብራሂም አለይሂ ሰላም የታዘዘውንም መመልከት እንችላለን። ኢብራሂም አለይሂ ሰላም በሐጅ ጥሪ ላይ ወአዚን ፊናስ፣ በሰዎች መሃል አስታውቅ፣ ያእቱከ ሪጃለን እግረኞችም ሆነው ወደ አንተ ይመጣሉ ሲል፣ አናስ እዚህ ቦታ ላይ ሙስሊሞች ናቸው የተፈለጉት፣ ካፊሮች አይደሉም ወደ ሐጅ እንዲመጡ። ይህ አይነት ነገር ካለ ወደ ሐዲሱ ስንመጣ ኡሚርቱ አሉ መልእክተኛው፣ ታዘዝኩኝ አን ኡቃቲለ ናስ ሰዎችን እንድጋደላቸው ሲሉ እነዚህ ሙሽሪኮችን ነው አረብ ጣዖታውያኖችን ነው ያሉት። ከምን ተነሱ? አንድ ይሄኛው እንደተጠበቀ ሆኖ ሁለተኛ አህሉል ኪታቦች አይሁዶችና ክርስቲያኖች እንደዚሁም መጁሳዎች ለእስላማዊው መንግስት እውቅና ሰጥተው ግብርን ከከፈሉ ሃይማኖታቸውን ጠብቀው ወይም ተጠብቆላቸው በዛ እስላማዊ መንግስት ስር የመኖር መብት እንዳላቸው ቁርአን በግልጽ ይናገራል። ስለዚህ በዚህ ሐዲስ ውስጥ እነሱ አይካተቱም አሉ። ለዚህም ሱረቱ ተውባ ቁጥር 29ን እንደ ማስረጃ ይጠቅሳሉ። ጌታችን በሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ኡሚርቱ አን ቃቲሉ አለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኽር፣ እነዚያ በአላህና በመጨረሻ ቀን የማያምኑትን ተጋደሏቸው፣ በአላህና በመጨረሻ ቀን የማያምኑትን ተጋደሏቸው። ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ፣ አላህና መልእክተኛው እርም ያደረጉትን ነገር እርም የማያደርጉትን ተጋደሏቸው። ወላ የዲኑነ ዲነ አልሐቅ፣ እውነተኛውንም ሃይማኖት የማይከተሉትን። ሚነ ለዚነ ኡቱ ልኪታብ፣ ከእነዚያ መጽሐፉን ከተሰጣቸው ከአይሁዶችና ከክርስቲያኖችም ቢሆኑ ሐታ ዩዕጡ ልጅዝየተ፣ ግብርን እስኪሰጡ ድረስ። አንየዲን፣ በእጃቸው። ወሁም ሳጊሩን፣ ተዋራጆች ሆነው ዝቅተኞች ሆነው ግብርን በእጃቸው እስኪሰጡ ድረስ ነው ያለው። ሃይማኖታቸውን ለቀው የእናንተ ሃይማኖት ውስጥ እስኪገቡ ድረስ ሳይሆን ያለው ግብርን እስኪሰጡ ድረስ ነው። ስለዚህ ግብርን ከከፈሉ ለዛ እስላማዊ መንግስት በሃይማኖታቸው ጸንተው የመኖር ሙሉ መብት አላቸው። ደማቸውና ንብረታቸው ተጠብቆ ለእምነታቸውም ከለላ ተሰጥቶት በዛ እስላማዊ መንግስት ስር ይኖራሉ ማለት ነው። በሌላ የቁርአን አንቀጽ ደግሞ ሱረቱ አልበቀራ ቁጥር 256 ላይ لا إكراه في الدين. بهايمانوت ماسجدد يلم، بهايمانوت ماسجدد يلم بلو سلم من ناجر النسون آيات كاتتاتشوهم منو خلاك كاتتاتشو تادا ما ناتشو بزي وطالي الناس تبلو يتتكسوت لمنو. شيخ الإسلام ابن تيمية زي وطالي يامتاو النزي كفار المشركين ناتشو بالله كادو مشركو تشالو الذين يحاربونه ويعادونه يا الله ملك تنيان تلا تدر جويزو يمي وقو يهونو سووش ناتشو الناس نو تاقلو يتبالو بتلاي الناس مهونو نمي ملاكتو عند كونتين تالينو بهادي سولاي من دنوسم أقاتل الناس نالوت أن أقتل الناس لالوم تملكة الزيغا سووشن اندقاد لايل اللي أقاتل እንድጋደላቸው ነው ያሉት። እንድገድላቸው ሳይሆን እንድጋደላቸው ታዝዣለሁ አሉ። መጋደልና መግደል ምንድነው ልዩነቱ ከተባለ መግደል የሰውን ደም ማፍሰስና ህይወትን ዝም ብሎ ማጥፋት ሲሆን፣ መጋደል ማለት ግን በሁለቱ ግሩፖች መካከል የሚካሄድ ፍጥጫና ትግል ነው። በመጋደል ውስጥ ግድያም ላይኖር ይችላል። እኔ እናንተ እንጋደላታለን ማለት ግዴታ የሚሞት ሰው ይኖራል ማለት አይደለም። እንታገላለን፣ ሰው ላይሞትም ሊሞትም ይችላል። ግን አሁን መጋደል ሲባል ሁለት ግሩፖች መሃል ጸብ መኖሩን ያሳያል። ሁለተኛ ደግሞ በዛ ጸብ ላይ ሰው ሊሞትም ይችላል ላይሞትም ይችላል። ይሄ ምን ይባላል? ሙቃተላ ይባላል። መጋደል መግደል ግን አይደለም። አን አቅቱ ለናስ ሳይሆን ኡቃት ይለናስ ሰዎችን እንድጋደላቸው። ስለዚህ ይሄ የአላህ መልእክተኛን ሊጋደሉ የመጡ ሙሽሪክ ከሃዲያኖችን ጣዖታውያኖችን ነው። ሴቶች አይገቡም፣ ህፃናቶች አይገቡም፣ አዛውንቶች ሽማግሌና አሮጊቶችም አይገቡም። በዚህ ውስጥ አይካተቱም፣ አይገደሉም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋልና እና እነዚህን ሙሽሪኮች እንድጋደላቸው ታዝዣለሁ። እስከ መቼ? ሐታ የሽሃዱ እስኪ መሰከሩ ድረስ። በልባም ነው በመላሳቸው እስኪ መሰከሩ። አላ ኢላሀ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው እስኪ መሰከሩ። ወአነ ሙሐመደን ረሱሉላህ እኔም መልክተኛው መሆኔን እስኪ መሰከሩ ድረስ። ከዚህ ውጭ ምርጫ የላቸውም። ይህንን ካለመሰከሩ አሁንም ከእነርሱ ጋር መጋደል ነው። ወዩቂሙ ሶላት ሶላትንም ደንቡንና ስርዓቱን ጠብቀው እስኪሰግዱ። ወዩቱ ዘካት ዘካን ምጽዋትንም በአግባቡ እስኪሰጡ። ይሄ የእስላምን የበላይነት ያሳያል። ሁሌም እስላም ያዕሉ ወላ ዩዕላ አለይህ እስላም የበላይ እንጂ የበታች ሊሆን አይችልም ነው። ፈኢዛ ፈዐሉ ዛሊክ የዛኔ ይህንን ከሰሩ ሰዎች ከተቀበሉ አሰሙ ሚኒ ከኔ ተጠብቀዋል ማለት ነው። ዲማአሁም ደሞቻቸው እንዳይፈስ ወአምዋለሁም ገንዘቦቻቸውም ንብረቶቻቸውም እንዳይወረስ ከኔ ተጠብቀዋል። ኢላ ግን ሲቀር ቢሐቅ ልእስላም እስላም በሚጠይቀው መብት። ምናልባት ከዛም በኋላ የእነሱ ደም እንዲፈስ ምክንያት የሆነ ነገር ቢፈጽሙ የሰው ደም አፍስሰው ሊሆን ይችላል፣ ወይንም ደግሞ ለሞት የሚያበቃቸውን ወንጀል ሰርተው ሊሆን ይችላል። ያንን እስላም የሚጠይቃቸው መብት ካልሆነ በቀር ደማቸው ከመፍሰስና ንብረታቸው ከመወረስ በኔ ተጠብቀዋል። ወሂሳቡሁም የልብ ምርመራቸው ግን ከሆነ አላህ ተዓላ በአላህ ላይ ነው። ከልባቸው አምነው ነው እነዚህ ሰዎች ወይስ ሰላመኑ የሚለውን እኔ መመርመር አልችልም። እሱ ለአላህ የተተወ ይሆናል ማለት ነው። ይህንን አስተማሩ ነቢያችን አለይሂ ሰላቱ ወሰላም። ቡኻሪና ሙስሊም በዘገቡት ሰሂህ ዘገባ። ከዚህ ሐዲስ የምንወስደው ትልቁ ትምህርት ምንድነው? ሁሌም ኢስላም የበላይ መሆን አለበት፣ የበታች አይደለም። ጂሃድ ሲባል ሁለት አይነት ነው። ጂሃድ ጂሃዱ ዲፋዕ አለ፣ ጂሃዱ ጠለብ አለ። ጂሃዱ ዲፋዕ ወይም ዲፌንሲቭ የምንለው ራስህን ከጠላት ለመከላከል የምታደርገው ትግል ሲሆን፣ ሁለተኛው ጂሃዱ ጠለብ የሚባል አለ። በምድር ላይ የአላህን ሸሪዓ ለማንገስ ሐሰትን ለማርከስና ሐቅን ለማንገስ የሰው ልጆችን መብት ለማስከበር በደልን ለማስወገድ አጠቃላይ የምታደርገው ዘመቻና ትግል አለ ማለት ነው። እስላም የበላይ ነው። የአላህ ሸሪዓ የአላህ ዲን የበላይ መሆን ስላለበት ሁሌም ይሄን የበላይነት ጠብቆ መቆየት አለበት ማለት ነው። ያንን ያመላክታል። والله اعلم ይህንን ይመስላል የዛሬው ድርሳችን ወንድም እህቶች። ኢንሻአላህ እዚህ ላይ እናቆማለን። በሐዲሱ ላይ ያልገባችሁ ካለ ተጠይቃላችሁ ኢንሻአላህ። ቀሪውን ሰዓት ለጥያቄና መልስ እናረጋለን። አላህ ሰምተው ከሚጠቀሙ ያደርጋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አምስቱን ለማብራራት እንጂ ቀደም ተከተላቸውን ለመግለጽ አይደለም። መጀመሪያ ያይቀድማል መጀመሪያ ያይቀድማል የሚባል ነገር የለም። ቀደም ተከተላቸው ካስፈለገ ሁለቱ ብቻ ነው የሚወሰዱት፣ ሸሃዳና ሰላት። ሸሃደተይን ወደ እስላም መግቢያ በር ነው። አንድ ሰው ሸሃዳ ከያዘ በኋላ ከዛስ ሰላት ይጀምራል። እነዚህ ተከተለው ነው የሚመጡት፣ ከማንም ይቀድማሉ። ሶስተኛው ግን ዘካ ነው አይባልም። ባይኖርህስ ድምጻችን እንዳንተ ለምሳሌ አሁን ቸስታነ አንተ፣ ስለዚህ ዘካ ባይኖርህስ ረመዳን ወቅቱ ቢገባብህስ? ረመዳን ነው የምትጾመው። ሐጅ አደርጋለሁ እንዳትል ሐጅ አልደረሰም። ወይ ደግሞ እንበልና ሀብታም ነህ፣ ሸሃዳ ነቅለሃል፣ ይዘሃል፣ ሰላት እየሰገድክ ነው፣ ሐጅ ወቅት ደረሰ። ቆይ መጀመሪያ ረመዳን ጾሜ ነው በቀጣዩ አመት አትልም። ገንዘቡ ካለህ ይወጅብብሃል፣ ሐጅ ሄደህ ማድረግ አለብህ። ዘካስ? ዘካ ደግሞ አመት ዞሮ ሲመጣ 82 ግራም እና ከዛ በላይ ወርቅ መግዛት የሚችል ካፒታል ከሆነ ይወጅብብሃል። እነዚህ ጊዜንና ሁኔታን ተከትለው የሚመጡ ናቸው። ሸሃደተይንና ሰላት ግን ተራቸውን ጠብቀው የሚመጡ ናቸው ምንጊዜም። ስለዚህ አንድ ቦታ ላይ ረመዳን ቢቀድም ሌላ ቦታ ላይ ሐጅ ቢቀድም ተርቲቡን ለመግለጽ ሳይሆን አምስቱን ለማስተማር የመጣ ነው እንጂ ግዴታ ያ ነው መሆን አይደለም። ልክ አርካኑል ኢማንንም እንደዛ ወሰደው። ስድስቱ የኢማን ማዕዘናት ሲባል አንቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ሲባል አንድ ሰው በአላህ ካመነ በኋላ መጀመሪያ በመጽሐፍ ሳያምን በመላኢካ ይመን ማለት አይደለም። ስድስቱ የእምነት ማዕዘን መሆናቸውን ለማብራራት ነው የመጣው። አንዳንድ ጊዜ እኮ እኛም እንጠቀመዋለን አይደል? ድምጻችን ይሰማ ስንት ልጆች አለ ስትባል ሶስት ብትል ስማቸውን ንገረን ብንልህ ግዴታ ከዋናው መጀመር አለብን? ከታች ወደ ላይም ልትነግረን ትችላለህ። ያ ማለት ግዴታ መጀመሪያ የጠቀስከው ታላቅ ነው ለማለት አይደለም። ሐሳቡ የገባህ ይመስለኛል። ኑርጀና ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተሰምቻለሁ ኡስታዝ፣ እኔ ጥያቄ ምንድነው? ወይኩም ሰላት ወይቱ ዘካ ካለ በኋላ ቃል በቃል ሲተረጎም ማለት ነው ፈኢዛ ፈአሉ ዛሊክ የሚለውን እንድደግምልኝ ነው። ተሰምቶ ከሆነ እሱ ምንድነው ቃል በቃል ሲተረጎም? ፈኢዛ ፈአሉ ከሰሩ ዛሊከ ይህንን ነገር። የቱን ነገር? ሸሃዳን፣ ሶላትን፣ ዘካን ማለት ነው። ይህን ከሰሩ የዛኔ አሰሙ ተጠበቁ፣ ሚኒ ከኔ ተጠብቀዋል። ዲማአሁም ደማቸው እንዳይፈስ፣ ወአምዋለሁም ንብረታቸው ንብረት እንዳይወረስ ተጠብቀዋል ማለት ነው። ፈኢዛ ፈዓሉ ማለት ከሰሩ፣ ዛሊከ ይህን ነገር የተጠቀሰው ነው። ገብቶሻል? ኦኬ። ፓስወርድ ማይክ ፍሪ። እነዚህ ይህ ህግ ተግባራዊ የሚሆነው ደማቸው የማይጠበቀው ማለት የፈለግኩት አሁን ለምሳሌ አንድ ሰው በግሉ ሰላት ቢያቆም ወይም ባይሰግድ በሱ ላይ ተፈጻሚ ይሆናል ይሄ? ሰላም አለይኩም። ታሪኩ ሰላት ላይ በነፍስ ወከፍ ሰላት የተወሰው ሁክሙ ምን ይሆናል ለሚለው ሰላት የተወን ሰው ህክም ተከትሎ የሚመጣ ነው የሚሆነው። መስአላው خلاف አለበት። ሐዲሱ በግልጽ ካፊር ነው ይላል። ከፊሎቹ ካፊራን ነው ቀትል ግን ይገባዋል ሐድ አለው ይገደላል ያሉዋሉ ይገደላል የሚሉዋሉ። ስንገለው ግን ሐደን እንደ ቅጣት እንጂ ካፊር ነው ብለን አይደለም። ሌሎቹ ደግሞ ይቁተሉ ሪደተን ካፍሯል እንደ ሙርተድ ይገደላል የሚሉዋሉ። ሌሎቹ ደግሞ ሶላቱን ተመልሶ እስኪጀምር ድረስ ይታሰራል የሚሉዋሉ። ሁክሙ ስለሚላይ በዑለማዎቹ መካከለ ያለው ይሄ ሸሪዓ ባለበት ሀገር ላይም የሚተገበር ስለሆነ ይሄ ነው ብሎ አሁን አራት ነጥብ መስጠት አይቻለም። እኔና አንተ ግን አሁን ማድረግ ምን ይችላል ምንድነው ያንን ሰው መምከርና ማስተማር ነው። ሸሪዓ ባለበት ሀገር ግን ከሆነ ቅጣት ሊበየንበት ይችላል። ያም ቅጣት ዑለማዎች የሚወስኑት ውሳኔ ይሆናል ማለት ነው። ታሪኩ ሰላት ሸሪዓዊ ፍርዱ ምንድነው በሚለው በዛ ሁክ ቀጣይ ተረኛ እህታችን ኡሙ ሰዒድም ጀማዓ አዲስ እህታችን ነች። ሁላችሁም አበባ ስጧት። እንደ ተላንቱ ኡሙ ኻሊድ እሷም አዲስ የገባች እህታችን ነች። እንግዳ መቀበል ልማዳችሁ ይሁን። እንግዲህ ኡሙ ሰዒድ ማይክ ያጂ ማይክ ፍሪ። ሰላም አለይኩም ኡስታዝ። እኔ እንኳን የአቶ መኮንንን ነበረ በቃ መልሱን ስላገኘሁት በቃ ሌላ ጥያቄ የለኝም። እያንዳንዱ እስላም ለምን ይበልጣል ለሚባለው ለምን ይሆናል ለሚለው እስላም ይበልጣል። እያንዳንዱ ሃይማኖት የራሱ ሃይማኖት ይበልጣል። ስለዚህ አቶ መኮንን እቺ እንዲሰሙልኝ ፈልጋለሁ። አሁንም ቢሆን እስላም ይበልጣል። ሌላውን ሃይማኖት ነበርንበት ለማለትም ፈልጌ ነበር። በቃ መልሱን ግን ተሰጥቷል። አመሰግናለሁ። ይቅርታ። በአንድ ካፊር መሪና አስተዳደር ጥያቄ ተጠይቋል አሉ። ከእስልምናና ከክርስትና የቱ ይበልጣል ተብሎ በጥበብ መለሰ አሉ። እስልምና ይበልጣል ካልኩኝ ህዝበ ክርስቲያኑ ይቆጣል፣ ክርስትና ይበልጣል ይሻላል ካልኩኝ አላህ ይቆጣል አሉ። እንደሰማሁት ከሆነ ሁሉም ባለበት እምነት ጥላ ስር ሆኖ የኔ ነው እውነትማ ማለት ዋይቀርም። ታዲያ ሃይማኖቱን የሚከተለው ሁሉም ሰው እውነት ብሎ ስላመነበት ነው። ክርስቲያኖች ክርስትና ያዋጣናል ያድነናል ስላሉ ነው ክርስትናን የተከተሉት። ሙስሊሞችም እስልምናን የሚከተሉት ለዛው ነው። ነገር ግን ወደ ዋናው ስንመጣ የጀነት በር ግን አንድ ብቻ ነው፣ ሁለት ወይ ሶስት አይደለም ነው። ያንን አንድ በር ደሞ ለማግኘት መወያየት መልካም ነው። ሳንጣላ ሳንጋጭ ጥላትነትን ሳንፈጥር ሁሉም የራሱን እምነት ቢያስረዳ ጥሩ ነው። ካልሆነ ግን እስላም የበላይ ነው ማለቴ ለምን ይከፋቸዋል? እነሱ በራሳቸው ቸርች እንደፈለጉ ሲናገሩ ያልከፋቸው ሰዎች እኛ ካፊሮች ብለን ስንናገር አሁን ቅር የሚላቸው ክርስቲያኖች አሉ። ግን እነሱ አህዛብ እያሉ በየጊዜው ይጠሩናል። አህዛቦች አህዛቦች ይለናል። እንደዛ ስለዚህ መሆን ያለበት ምንድነው? እዛ ውስጥ ሳይሆን ተነጋግሮ አንዱን የጀነት መንገድ ማግኘት ነው የሚያዋጣው። ስለዚህ እስላም ከጥንት ጀምሮ የነቢያቶች ሁሉ እምነት ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም አዲስ ሃይማኖትን አልመሰረቱም ነው። አህዛብ ማለት ሁሙል አቢዲን እምነት አልባ አምላክ የለሽ ማለት ነው። ፈጣሪ የማያውቁ እምነት አልባዎች አምላክ የሌላቸው። አንቺ ነው ታዲያ እኛን ወደሽ ነው የሚባለው? ሌላ ማን ነው? እሺ ራሂማ ማይክ ያጂ ራሂማ ራሃማ ማይክ ፍሪ